Gita, who you have given me something of severity and taught me the interaction of dreams. Gita, who Anta Likna Kibrana Chirahinyan Yelmin Meftat Tavarin, and who Astam Rahinyan Yelmin Meftat Tavarin, Astam Rahinyan Creator of the heavens and the earths, Anta Yasamat Nayamidur Fatarina. You are my protector in this world and hereafter. Bamidra Adam Juniam Snor, Bakatayo Alam Bakiram, Tabaki, Tankavakabi Nawabi, Antana. Cause me to die a Muslim, Muslim under Gedalin, join me with the righteous man. Induum Kasad or two, Kasad Kan, Tender Sungar, Debulin Domalit, Yusuf Ayyad Salam, Yimin Dua, Wuregita Wada Allah Zenda Samitwan. Is he like creator of the heavens and the earth? Fatir Samawati wal Ard. Yesamayat Fatarina Yesamayat Fatarina Indihum Yemedar Fatari Yehom. Bamadit Gitachin Allah Subhanahu wa Ta'ala Vichenya Fatari Mohachon Bedwachos Akaton. ሌላም የቁርአን አንቀጽ ላይ የአላህን አልፋጢርነት የአላህን ፈጣሪነት ሲገልጽ ሰይ በል ኦ ማይ ሎርድ ኦ አላህ አላህ ሆይ ክሬተር ኦፍ ዘ ሄቨንስ ኤንድ ዘ ኤርዝ አንተ የሰማያትና የምድር ፈጣሪ ነህ ሎርድ ኦፍ ዘ አንሲን ኤንድ ዘ ዊትነስ የሩቅ ነገር ምስጢራተ አዋቂ መስካሪ ነህ You will judge between your servants concerning that over which they used to differ. በተንሳየውም ቀን ሰዎች ሲከራከሩበት የነበሩት ጉዳይ ላይ በእርግጥ አንተ ፈራጅ ነህ በል እርሱ አላህ ማን ነው creator of the heavens and the earth የሰማያትና የምድር ፈጣሪ ነው እስኪ ትንሽ ተፍሲሩን እንመልከት አልፋጢር ማለት ፈጣሪ ነው ጌታችን አላህ አልፋጢር የሚል ውብ ስም አለው Allah subhanahu wa ta'ala is the creator and originator of the heavens and the earth. ቀደም እንደገለጽነው Allah የሰማያትና የምድር ፈጣሪ ነው. Every time the phrase Al-Fatir comes, Quran is Al-Fatir የሚለውን ቃል ስንመለከት የሚያሳየን Allah የሰማያትና የምድር ፈጣሪ መሆኑን ነው. እንደውም ብዙ ቦታ ላይ Fatir as-samawati wal-ard Allah Fatir as-samawati wal-ard ነው. የሰማያትና የምድር ፈጣሪ ነው the creator of the heavens and the earth የሰማያትና የምድር ፈጣሪ ነው ታዲያ በሙስሊሞች ህይወት ውስጥ አላህ አልፋጢር ነው ስንል ፈጣሪ ነው ስንል ሰማይና ምድርን ያስገኘ ነው ስንል አፕሊኬሽኑ ምንድን ነው ዋና ቁም ነገሩ የአላህ ስሞችና ባህሪያቶች በእኛ ህይወት ውስጥ ተገልጸው በእኛ ህይወት ውስጥ ስብና ኖሯቸው በእኛ ህይወት ውስጥ እኛን ህይወታችንን እንዲቀይሩ ወደ አላህ መስመር እንዲወስዱን Knowing that Allah subhanahu wa ta'ala is the creator, he inspires the believers to surrender to him. سماعتنا مدرني فترة الله مونو مؤمنوت وين باروش سيعوكو اجاتشون لالله ستعلو. They are overwhelmed with awe and gratitude and feel compelled to fall down in prayer. لجيت على الله بمسجد لأرسو بموالج انديهم كارسو زند مسكارسو زند መልካምን እንዲያገኙ አላህን ይማጸናሉ ለጌታቸው ለዋለላቸው ሁለታ ምስጋናን ያደርሳሉ they are humbled before the lord of the heavens and earth ምንጊዜም አልፋጢር የሆነውን ጌታውን አላህን ያወቀ ሰው አላህን ያወቀ ባሪያ አልፋጢርን የተረዳ በእርግጥ ለሰማያትና ለምድር ንጉስ ለሆነው ለጌታ ለአላህ humbled ይሆናል ራሱን ያዋረደ ይሆናል they turn to him with love ተደውለ አላህ በፍቅር ይመለሳሉ hope and admiration respect gratitude and devotion ለአላህ ምስጥ ብለው አምልኮን ያቀርባሉ በአላህ ላይ ተስፋ ያደርጋሉ እርሱን ያከብራሉ ያመሰግናሉ አልፋጢር የሆነውን ጌታቸውን የሚያውቁ የአላህ ባሮች ማለት ነው የአላህ ባሮች አልፋጢር ላይ ይህንን ያህል ቆይታ ካደረግን ወደ ሌላኛው የአላህ ሱብሃነሁ ወተዓላ ስም እንሸጋገር كالله تعالى وبنا مراكي اسموك متاكل عندو الغفار يميلو يا الله سمينه الله الغفار يميل وبسمانه እስቲ ትንሽ ቆይታ እናርግ ከዚህ ያላህ ሱብሃነሁ ወተዓላ ወደና ማራኪ ኮርስ እንግዳ አልገፋር እንግሊዘኛው አልገፋር ማለት the perpetual forgiver እንደማለት ነው the perpetual forgiver በአማርኛ ማህሪው የሚል ትርጓሜ ያሳያል አላህ ማህሪው ሰዎች ወንጀል ሲፈጽሙ ሁሉም ያላህ ባሮች ይበድሏል ሁሉ በኃጢአት ውስጥ ተዘፍቀዋል ታዲያ ዋናው ቁም ነገሩ ማህሪ የሆነውን ጌታ አላህን አውቆ በተውበት ወደ እሱ ተመልሶ በንስሐ ኃጢአቱን አጥቦ ወደ አላህ መምጣት ከአንድ ሙሚን የሚጠበቅ የአላህ ባሪያ ነው ሙሚን ወንጀል ሲጠራ አልገፋር ማህሪ የሚለውን የጌታውን የአላህን ስም ያስታውሳል ቁርአን እንዲህ ይላል በሱረቱ ሱዓድ ምዕራፍ 38 بسورة السعيد من أراف ثلاثة سمين قطر سلسة سدست لك قطر سلسة سدست الغفار لنمتسك أنا أكستوك القرآن مستقل للمكت Lord of the heavens and the earth and whatever is between them the exact in the might the perpetual forgiver من إلال الله تعالى يسمعتنا يمدر بمكاكلات شون يالله ونظر كله جيتات شو الله نو exact in the might the perpetual forgiver እርሱ አሸናፊና ማህሪ ነው ይላል እርሱ አሸናፊና ማህሪ ነው አላህ አልገፋር ነው ወንጀልን የሚያጠብ ወንጀልን የሚምር ነው በተለይ በሱረቱ ዙመር ምዕራፍ 39 ቁጥር 5 ላይ በሱረቱ ዙመር ምዕራፍ 39 ቁጥር 5 ላይ ጌታችን አላህ he created the heavens and the earth in truth እርሱ አላህ ነው በእውነት ሲሆን ፈጠረ he wraps the night over the day wraps the day over the night ለሊቱን በቀን ውስጥ ይጠቀልለዋል ቀኑንም በሌሊት ውስጥ ያስገባዋል he subjected the sun and the moon ፀሐይና ጨረቃንም ፈጥሯል each running its course for a specific term እያንዳንዱ ፕላኔቶች እስከ ማረጊያቸው ሰዓት ድረስ ይሽከረከራሉ unquestionably ንቁ he is the exalted might the perpetual forgiver also Allah ashannafi mahari yone geta nebu mushralekum lohullachum bisrat lachawallo wallahi wondemochna hatoch hullachinum wenjer sertanal hullachinum ke geta ka Allah mesmer wottanal meches nusunin yemil yellem kullu adam kullu mi adam lich wenjer ketsman ነገር ግን ከወንጀለኞች ሁሉ ምርጡ ወደ አላህ የተመለሰ በተውበት ራሱን ያነጻ ብቻ ነው። ይሄን ደግሞ አላህ ማህሪ እና አልገፋር መሆኑን የተረዳ ብቻ ነው የሚመለሰው የሚለው ማስያዝ ፈልጋለሁ። ጌታችን አላህ በሱረቱ ጋፊር ምዕራፍ 40 ቁጥር 42 ላይ አሁንም ራሱን ያስተዋውቀናል። በሱረቱ ጋፊር ምዕራፍ 40 ቁጥር 42 ላይ You invite me to disbelieve in Allah and associate with them that of which I have no knowledge. በጌታ በአላህ እንድክድና በሱም ደግሞ ዕውቀት በሌለብኝ ጉዳይ ላይ በአላህ እንዳሻርክ በአላህ እንዳጋራ ትጋብዙኛላችሁን? And I invite you to the exalted in might, the perpetual forgiver. እኔ ግን እናንተን እርሱ አሸናፊና ማህሪ ወደሆነው ወደ አላህ እጠራችኋለሁ ግብዣ አደርግላችኋለሁ። ይሄን እኮ ሙሽራ ለኩን ያልኩት ለዛ ነው ወላሂ ሁላችሁንም ግላፍታ ዲስፖርታውፊው ለሁላችሁም መልካም ይስራ ወንጀል ሰርተናል ብለን ፊታችንን ከአላህ አዙረን ወንጀል ፈጽመናል ብለን ከቁርአን ጀርባ ሰጠን ፊታችንን ከእስላም ዞር አድርገን ወላሂ ከአላህ ሸሽተን የትም ምንሄድበት ስፍራ የለም ፊታችን አላህ በመጽሐፉ እንደነገረን ወደ አላህ ሽሹ ብሏል ወደ አላህ የምንሸሸው አላህ ማአሪ ጌታ ስለሆነ ነው ወደ አላህ የምንሸሸው አላህ አልፋጢር ስለሆነ ነው ወደ አላህ የምንመለሰው ወንጀልን ይቅር የሚል ጌታ በመሆኑ ነው ስለዚህ ወደ አላህ ተመለሱ አልገፋር ጌታችን አላህ ሊምረን ዝግጁ ነው ወን አንድ ነገር ልነግራችሁ ፈልጋለሁ እዚህ ፓርቶክ ውስጥ ያላችሁ ወንድሞች እህቶች እኔንም ጨምሮ ሰው ምድር ላይ የሚኖር የሰው ሁሉ ተሰባስቦ ወንጀል ቢፈጽም ወላሂ የሰው ልጅ ሰማይ ድረስ ሊደርስ የሚችል ወንጀል ይፈጽማል እንጂ ሰማይ ድረስ ሊፈጽም የሚደርስ የሚችል ወንጀል መፈጸም አይችልም ወይም ደግሞ የሰው ልጅ የአላህን ፍቅር በጣም አድማሱን የሚሞላ የአላህን ፍቅር ማሸነፍ የሚችል ወንጀል የሰው ልጅ መስራት አይችልም። አላህ ይከለከለው ሽርክን ሲቀር ከሽርክ ውጪ የሰው ልጅ የአላህን ፍቅር ማሸነፍ የሚችል ወንጀል መስራት በፍጹም አይችልም። ስለዚህ ወደ አላህ መመለስ አመገፋረን ማወቅ ዋና ቁም ነገር ይሄ። تفسير من الله ترغم الغفار الله سبحانه وتعالى the perpetual forgiver الله الغفار الله مهارين the one who forgives and overlooks the sins of his creation الله بلو مالت لباروكو كازنة منتش ونجلاتشون يمنمر حتى اتاتشون يكرم منو وبرتن مستو الله in our repentance ودى الله قو بنسا يتمن لسا الله will accept his repentance regardless of the sin ምንም አይነት ወንጀል ይፈጽም አላህን በተውበትና በንስሐ ባራው ከመጣለት ጌታችን አላህ ማሪ ስለሆነ በምህረት ይመጣለታል። Allah is perpetual forgiving of those who turn to him. اللهم ወደ እሱ ዘንድ ለሚመለሱ ጌታችን አላህ ማሪ የሆነ ጌታ ነው። አባ ሁረይራ ረዲየላሁ ዐንሁ said that the heart of the messenger sallallahu alaihi wasallam said ነብዩ አለይሂ ሰላቱ ወሰለም እንዲህ ሲሉ ሰምቻለሁ ይላል። A person commits a sin and then says, "Bara and so wenjel fetsmo indi hilal. Oh my Lord, gitai hoy, I have sinned. Please forgive me. Gitai hoy, wenjel sarichallo. Hatya fetsmyallo. Wakimara yinilo." So his Lord says, "Allahu ta'ala gitom indi hilal. My slave has acknowledged that he has a Lord who forgives sins and punishes for it." ባራይ ወንጀል ሲፈጽም ወንጀሉን በመፈጸሙ ሊቀጣው የሚችል እንዲሁም ደግሞ ወንጀሉን ሊመራው የሚችል ማህሪ ጌታ እንዳለው አውቀዋል ይላል አላህ። አይ therefore have forgiven my slave. ስለዚህ ባራይን ምሬዋለሁ ይላል አላህ ለችን ማለት። He remains without committing any sin for a while. ለጥቂት ደቂቃ ወይ ለጥቂት ጊዜያት ወንጀል ሳይፈጽም ይቆያል ያ ሰው። ከዛ አሁንም ወንጀል ይፈጽማል። አሁንም ጌታዬ ሆይ ወንጀል ፈጽሚያለሁና አባክህ ማረኝ ይላል። አላሁ ተዓላ አሁንም ባራዬ ማህሪና ቀጪ ሆነ ጌታ እንዳለው ተረድቷል። ስለዚህ ወንጀሉን ምሬዋለሁ ይላል። አሁንም ወንጀል ሳይፈጽም ለጥቂት ጊዜ ቆይና አሁንም ወንጀል ይፈጽማል። ሱብሃንአላህ። አሁንም ወደ ጌታ ወደ አላህ ዘንድ ይማጸናል። ጌታዬ ሆይ ወንጀል ፈጽሚያለሁ ማርታ ያንሻለው ይላል። አላህም ባራይ ወንጀል ሰርቶ ምህረት እየጠየቀኝ ነው ማህሪ ጌታ እንዳለው እንዲሁም ደግሞ ቀጭ ጌታ እንዳለው አውቀዋል። ስለዚህ ወንጀሉን ምሬዋለሁ። he can do whatever he likes የሻውን መፈጸም ይችላል ይላል ቡኻሪና ሙስሊም ዘገቡ ሐዲስ። ሱብሃንአላህ ያኒ ሱብሃንአላህ በጣም የሚገርም ነው ይሄ። ሱብሃንአላህ በጣም የሚገርም ነው። ምን ያዲ አላህ እዝነት የአላህ ማዕረግነት ስፋቱ አድማሱን ያካበበ ፍጥረታቱን ሁሉ ያካበበ። ስለዚህ ማህሪ አልገፋር የሆነው ጌታ ያወቀ አንድ ባሪያ feels the hearts of the muslim who is loving devotion to Allah ለአላህ የበለጠ ፍቅር እንዲኖረን ለአላህ የበለጠ እንድንገዛው ይጋብዘናል። their hearts are filled with the hope of Allah's mercy and forgiveness ሙእሚኖች ምን ጊዜ ልቦናቸው በአላህ ምህረትና በአላህ እዝነት ተስፋ የተሞላ ነው። they originally seek forgiveness from Allah ከአላህ ዘውትር ምህረትን ይሻሉ። never despair of Allah's forgiveness ከአላህ ምህረት ፈጽሞ ተስፋ ቆርጠው አያውቁም። they also implement forgiveness in their own lives በሕይወታቸው ውስጥም ማህሪነትን ይተገብራሉ። forgive those around who have erred hard in them ማህሪ ጌታ ስላላቸው ማህሪ አምላክ ስላላቸው ወንጀል ሲፈጽሙ የሚመራቸው ጌታ እንዳለ ስለሚያውቁ ሙስሊሞች ይበድሏቸውን ወንድሞቻቸውን እናቶቻቸውን ይቀርላሉ። ምክንያቱም they understand the power of forgiveness የምህረትን ኃይል ተረድተዋልና። they clear their hearts of ill so that they can meet Allah Ta'ala on the day of resurrection with clean pure hearts ልቦናቸው ቆሻሻ አይደለም ንጹህና ጥርት ያለ ነው። ነገ አላህንም ልቦናቸው ጠርቶ ልቦናቸው ነስቶ ልቦናቸው ተቀድሶ አላህን ይገናኙታል። ከነዚህ አላህ ባሮች ሁላችንንም አላህ ያድርገን። ለ ሌላ ያላህ ተዓላ ስም ምን አለ? ሌላው ያላህ ተዓላ ስም በሶስተኛነት እንድናይ ፈለኩት አልገኒ የሚለውን የአላህ ስም ነው። አልገኒ አላህ ተዓላ አልገኒ የሚል ስም አለ። አልገኒ means the free of needs ምንንም ነገር ከመፈለግ ነፃ የሆነ ማለት ነው። አላህ ከፍጥረት ዓለሙ የተቃቃ ጌታ ነው። በጣም ብዙ የቁርአን አንቀጽ ውስጥ ይሄንን ነግሮናል። ان الله غني عن العالمين الله كعالم كل يتبقاقا يهونا ጌታ ነው። ለዚህ ደግሞ በርካታ የቁርአን አንቀጾች ማስረጃ ሆነው ይቀርባሉ። ጌታችን አላህ በሱረቱ الفاطر ምዕራፍ 35 ቁጥር 15 ላይ ዘውትርችን አንቀሳነባት ልቦናዬ በደስታ ይፈነጥዛል። እውነት ነው መረግራችሁ የኔን ደካማነት የአላህን ታላቅነት የፍጥረት ዓለሙን ደካማነት የአላህን ፈጣሪነት እና ሕያልነት የሚገነዘብበት የቁርአን አንቀጽ ነው። በሱረቱ الفاطر ምዕራፍ 35 ቁጥር 15 ላይ ጌታችን አላህ ይላል Is you who needs Allah, but Allah never needs you. He is the prize worthy. እርሱ አላህ ተዓላ ማለት ከዓለማ ሁሉ የተጠቃቃ ነው። እናንተ አላህን ትሻላችሁ፣ አላህ ደግሞ ከእናንተ ምንም ነገር አይሻም። ምክንያቱም ኢንላላሁ ገኒዩ አኒል ዓለሚን አላህ ከዓለማት ሁሉ የተጠቃቃ ጌታ ነውና እናንተ ከአላህ ከጀውሽ ነው ከአላህ ፈላጊዎች ናቸው። አላህ ግን ከእናንተ ምንም ነገር አይፈልግም፣ ከፍጥረት ዓለሙ ምንም ነገር አይሻም። ስለዚህ ጌታ አላህ ከፍጥረት ዓለሙ የተጠቃቃ ምስጉኑ ጌታ ነው። ምስጉኑ ጌታ ነው። አልገኒ የሚል ስም አለ። በሱረቱ ዩኑስ ምዕራፍ 10 ቁጥር 68 ላይ ይህንን አጽንኦት ሰጥቶ ጌታችን አላህ ይናገራል። አላህ ከፍጥረት ዓለሙ የተጠቃቃ የሆነ ጌታ ፍጥረት ዓለሙ ወደሱ ከጃዎች መሆናቸው ተቋሚ ነው። በሱረቱ ዩኑስ ምዕራፍ 10 ቁጥር 68 ላይ ምን ይላል አላህ? They have said, Allah has taken the sun, except he the one free of need. To him belongs whatever is in the heavens and whatever is on the earth. You have no authority over his claim, for this claim. Do you say about Allah that which you do not know? Subhana Rabbi. Astawulu. Allah lijin yaza, walad alu. Kamilu tarat tegibbaw, ursu tabkaki unawa, libbul. እርሱ ተጠቃቂው ነው። በሰማያትና በምድር ያለው ሁሉ የእርሱ ነው። እናንተ ዘንድ በዚያ በሚጥሉት ምንም ማስረጃ የላችሁ፣ በአላህ ላይ የማታውቁትን ትናገራላችሁ አለ አላህ። በአላህ ላይ የማታውቁትን መጽሐፍ ሁሉ ያላብራራላችሁ፣ መልእክተኛ ያልነገራችሁ ተለቀ ሐሳብ ትናገራላችሁ። አላህ ልጅ ወልዷል እንዴት ትላላችሁ? ይህ ጎዶሎ ባህሪ ነው። ለአላህ አይገባውም። ከጎዶሎ ባህሪ ጥራት ይገባው። እርሱ አላህ ብሎ ማለት ልጅ ያስፈልገው። ቀጥሎ እኮ እርሱ ተጠቃቂው ነው ያለው ለምን ነው? የሰው ልጅ የሚያስፈልገው እንዲጦረው፣ የሰው ልጅ የሚያስፈልገው ዘሩን ለመቀጠል ትውልዱን ለመተካት ነው። አላህ ደግሞ ነገ ያረጃል ተብሎ ምርኩዝ የሚያስፈልገው ጌታ አይደለም። የዘመናት ሁሉ ንግስ ነው። ሳይጀመር መጨረሻውን የሚያቅ ኃያል ጌታ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው። ስለዚህ ጌታ አላህ እናንተ ዘንድ አስረጅ በሌላችሁ ነገር እንዴት በአላህ ላይ ትናገራላችሁ? ሲል ሱረቱ ዩኑስ ምዕራፍ 10 ቁጥር 68 አላህ ከፍጥረት ዓለም ሁሉ የተጠቃቀመ መሆኑን ይፋ አደረገ። በሌላ መንቀጽ በሱረቱ ሉቅማን ምዕራፍ 31 በሱረቱ ሉቅማን ምዕራፍ 31 ቁጥር 26 በቁጥር 26 to Allah belongs whatever is in the heavens and the earth. Indeed, Allah is the free of need, the prize worthy. በሰማያትም በምድር ውስጥ ያሉት ሁሉ የአላህ ሱብሓነሁ ወተዓላ ንብረት ናቸው። በሰማይም በምድር ውስጥ ፍጥረት ዓለም ሁሉ በሰማይና በምድር መካከል ያለው ሁሉ የአላህ ነው። Indeed, Allah is the free of need. Allah ከፍጥረት ዓለም ሁሉ የተጠቃቃ ጌታ ነው። The prize worthy. ምስጉኑ ነው ይላል። አላህ ምስጉን የሆነ ጌታ ነው። ሰማይን በመፍጠሩ ምድርን በመዘርጋቱ ፍጥረት ዓለሙን በማስገኘቱ ከሰማይ ዝናብን በማዝነቡ ምድር ቡቃያ ማብቀሏ ለሰው ልጆች ጀነትን ለአማኞች ማዘጋጀቱ ጌታ አላህ ምስጉን ያሰኘዋል። የተመሰገነ ጌታ ነው። ልነነዚህ እና መሰሉን ቁርአን አንቀጾች የአላህን ከአለማት ተጣቂ መሆኑን የሚያሳዩ ነው። እስኪ አልገኒ የሚለውን ተፍሲሩ ላይ ትንሽ ትርጓሚ ላይ ቆይታ እናድርግ። አላህ Subhanahu wa ta'ala does not need his creation. አላህ ተዓላ ፍጥረት ዓለሙ በፍጹም አይፈልግም። ከፍጥረት ዓለሙ ምንም አይፈልግም። He is self-sufficient. አላህ ራሱን ቻይ ነው። He is the one who enriches. ሀፍታ ማለት በርግጥ አላህ ነው። Provides and nurtures the creation. እያንዳንዱ ፍጥረት ዓለም ርዝቁንም ሲሳዩንም ለጋሽ እሱ ነው። ኢብኑ ከፊር ላይ ኮሜንት እንደተደረገው ኢብኑ ከፊር ላይ እንዳለው ምን ይላል ኢብኑ ከፊር አልገኒየን ሲፈስር Allah is rich and free of needing anything from any of his creatures. Allah እጅግ በጣም ሀብታም ነው። ከየትኛው ፍጡር ምንንም አይነት ነገር የማይሻ ጌታ ነው። While all of his creatures stand in need of Allah. ነገር ግን ፍጥረት ዓለሙ ሁሉ ከአላህ ይከጅላል፣ ከአላህ ይፈልጋል። Allah's bounty is encompassed. የአላህ ርስቅ የአላህ ሲሳይ ሁሉንም ያካበበ ነው። Where he has need endless. Where he has never endless. አላህ ዘንድ ያለው ነገር ፈጽሞ የሚያልቅ አይደለም። Therefore, whoever gives away good and pure things in charity, ማንኛውም ሰው መልካምን ነገር ካደረገ ሰደቃ ካወጣ let him know that Allah is the most rich. አላህ በጣም ከሁሉ የበለጠ ሀብታም መሆኑን ይገንዘብ። ይሄንን አውጥቻለሁ ብሎ አይኩራራ። ለሰው ሰጥቻለሁ ብሎ አይንዘባን። ነገር ግን አላህ ሀብታም መሆኑን ሊያውቅ ይገባል። His favor is enormous and he is the most gracious, most compassionate. Allah ይጅግ በጣም ሩህሩህና አዛኝ ስለሆነ ለፍጥረት ዓለሙ ሲሳይን ለጋሽ ነው። He shall reward him for his charity and multiply it many times. ለዛ ላወጣው ሰደቃ አላህ ምንደን ይከፍለዋል፣ ርስቁንም እጥፍ ድርብ አድርጎ ያበዛለት። አሪፍ። እንግዲህ አላህ አልገኒይ መሆኑን ያወቀ አንድ የአላህ ባሪያ በሙስሊሞች ህይወት ውስጥ አላህ አልገኒይ ነው ብሎ ሲያምን ሙስሊሞች በህይወታቸው ውስጥ ምን ተጽዕኖ ያሳድራል ከተባለ የራሱ የሆነ አፕሊኬሽን አለ። አፕሊኬሽኑን ለማየት ያህል knowing that Allah Subhanahu wa ta'ala is the rich one. Allah ከፍጥረት ዓለሙ ምንም እንደማይሻና በጣም ሀብታም መሆኑን ማወቅ free of all worldly things, the servants of Allah inclined to see the value in worshiping Allah. የዚህ ጊዜ አላህ Subhanahu wa ta'ala ለማምለክ እሱን በብቸኝነት ለመገዛት የሙእሚኖች ወይም የባሮች ልቦና ይነሳሳል። ባሮች ልመና ከአላህ ብቻና ብቻ ከጀላን ወደ እሱ ያስጠጋሉ፣ ምክንያቱም እሱ ከሁሉ የበለጠ ሀብታም ነውና። The servants are poor. ባሮቹ እኮ ድሆች ናቸው። Full of needs. በጣም እርዳታ ያስፈልጋቸዋል። Where is Allah who fulfills those needs for them? ለባሮቹ ደግሞ የሚሹትን ነገር ማሟላት የሚችል አንድ አላህ ብቻ ነው። The hearts of the servants are filled with awe, inspiring devotion to the one who is in rich and free of needs. ምንም ከፍጥረት ዓለሙ የማይሻና የተቃቀው ደሆነው ጌታ በልዕልናው እንዲጠጉ ባርነታቸውን ለሱ እንዲያሳልፈው እንዲሰጡ ይረዳቸዋል። የአላህን ታላቅነት ፍጥረት ዓለሙን ረዛቅ የሆነው ጌታ ፍጥረት ዓለሙን ሲሳይን እንደሚሰጥ ይረዳሉ። የዛ ጊዜ እነሱ ያደረጉት ሰደቃ ከምንም አይቆጥሩትም። ለሰደቃው የሚመጻደቁ ብዙዎች አሉ፣ አላህ ይጠብቀንና። ስለዚህ እሱ በሰጠው ነገር ምንም አይመጻደቀን፣ ምክንያቱም የአላህን ማንነት ጠንቅቆ ያውቃልና። Believers in Allah follow that the example by sharing their words. ሙእሚኖች እኮ ከአላህ ምሳሌ ወስደዋል። አላህ ፍጥረት ዓለሙን መጋቢ ነው። ለሚያምኑትም ለማያምኑትም፣ ላመጹትም ለታዘዙትም፣ ለካዱትም ላመኑትም አላሁ ተዓላ ፍጥረት ዓለሙን መጋቢ ነው። ከዛስ ሙእሚን ከዚህ አልገኒይ ከሆነው ከአላህ ምን ይማራል? ፍጥረት ዓለሙን አጠገቡ ላሉት ሀብቱን ያካፍላል፣ ለድሆች ይረዳል፣ ለተቸገሩት ይስለግሳል። seeking Allah's pleasure የአላህን ፊት በመሻት ብቻና ብቻ ማለት ነው። አንድ የነቢዩ ዓለይሂ ሰላቱ ወሰላም ዱዓ አለች፣ እሷን ሳላነሳ ማለፍ አልፈለኩም። ነቢዩ ዓለይሂ ሰላቱ ወሰላም ዱዓው ይቀጥላል። ረጅም ነው ዱዓውን፣ እኔ የምፈልገውን ብቻ ነው መጥቼ ማውጣት የምፈልገው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለው ዱዓ አድርገዋል። Praise to Allah, the Lord of the universe, the compassionate, the most merciful, and the master of the day of judgment. Nisgana la alamatu gita, la atsnafu gita, la allah ita gibbaruhun. The compassion, the merciful. Ijigwet am ruhuhunna, ijigwet am azayndahono, master of the day of judgment, yet insayukan balayit lahone. There is no God but Allah, ka Allah bestakar amlukun nikil ba'amlak illam, who does what he wills, yemishan nagar sarino, O Allah, Allah hoy, you are Allah, there is no duty but you. Kanta bestakar lila ba'unati minbalak amlak illam, darwich, anta khaftamuna, while we are the poor, inya duhochin amidab. Subhanallah. Inya duhochin noon, anta gin, Harfut hamilah, tuh. Nabi dua wikat tera, ingin dua ragu. Selesai, Allah al-Ghaniyyun. Kalau makmu, harf kaki yahuna, gita mu. Ingin gita dalam dikatakan mana, nasu. Barunya katakan untuk masjid katakan, Alhamdulillah, tuh, Alhamdulillah. Aratnya oke gita ke Allah Subhanahu wa Taala semut makakel yang menaul. Al-Hadi al-Miloni Allah Sinyona. Al-Hadi means the guide. Kungodana taqwami. When would unatu manget yemi maram adatni. Unatin yawn tkikilin yawn yewat masmari yemi maram. Allah man. Libut ba Allah ta'adu kust an'admit. Allah ta'ala wadifin lagawan qaqa libin ikayiratan. لبني أزوراتان الله تعالى لبني من الكوسو بإيمان لبنو يمولا نقرو يا إيمان نو تقوارو يا إيمان نتبرقنا الله تعالى زوتر ودكنو قدانا كمي مراتشو يا الله فارو جاركين مسلموش بكن أسرى سبات كزي الفاتحة سمكرا كتران مستلاي سورة الفاتحة من إرافان كتران مستلاي اهدين الصراط المستقيم ودتك كلنياو ودكنو قدانا نران بمالك ممرات يا الله بچاننا بچامون ودكونو قدانا منجد كقوامي الله بچاننا بچامون انو قالي الحديد The guide قرآن بسورة الفرقان كقرآن انكسن الملكات قرآن بسورة الفرقان من إراف عين مست ونتلنا وشتن يمينة من إراف بتبارو سورة الفرقان من إراف عين مست قطر سلاسة عندلي سلزي أجندي أورا What sufficient is your Lord as a guide and a helper مرنا رداتن بجيتا هبك أيلا مرنا رداتن بجيتا هبك الله الحديد ودك نبودانا مرنا الله يمرو بفتسم لتأمم عجلن الله يأممو بفتسم لكنا عجلن سلزي جيتاتن بسورة فوقان عميس سلاسة عندلي ونتناكرة Allah is sufficient for you. Lord is sufficient and a guide and a helper. Marina Aradatun Bagitahba Allah Bakaila. It's the Al Hadith. Allah Marina Sunil Trugum Malatachin. Hinatinish Tafsirun in Mecca. Allah subhanahu wa ta'ala is the one who guides people to the right path. So whatchin wadakunu wadana yiminarao? Rasu Allah. Allah will be the guide for those who believe in His book. Allah Ta'ala lannaza barsu mas'af lamyamnu kununguudana yimarachawad wadakatatanyaw nasmat yammarakatachawad and follow His messenger. Undyum yalakachawad mal-iftanyaj letakattawid. He will be their guide in this life and the hereafter. Yitachin Allah bimidra alim dunya lannarsu marihuna wakattayum alam bakhira النسون رداتنا مري يوانات شوان هذا تعيم محمد صلى الله عليه وعلى عليه وسلم نبي صلى الله عليه وسلم زمن لا The idolaters would try to prevent people from hearing the Quran يمكا مشركوش سووش قرآن اندارنتو سووش قرآن اندارسمو يكلاكلو نبا As they didn't want any to be guarded مكنياتو مانم سو كنون غودانا اندي مرا سلم ما يشو نبر فلاغوتاچو ايدو سو كنون غودانا سكتت فلاغوتاچو ان نبر النبي صلى الله عليه وسلم اندي كتل የነቢዩ አለይሂ ሰላቱ ወሰላምን ባልደረቦች ሲያዩ አይናቸው ደም ይለብሳል፣ ልቦናቸው ይዘቅራል፣ ፊታቸው ይከስማል። ምክንያቱም ወደ ቁን ጎዳና፣ ወደ ታላቅ ስብዕና፣ ወደ ታላቅ የህይወት መስመር፣ ወደ እስልምና መጥተዋልና። They wanted their word to prevail over Islam, but ultimately Allah subhanahu wa ta'ala gives whom he wills. Allah ta'ala yemishawun qunu godana merino innasu tawatawiyan libonacho bequchit binaddin aynacho den bilabsin libonacho bayfelgin din Allah wede qunu godana yenebiyyu alayhi salatu wassalamin balderoch mertwachawal. ታዲያ አላህ አልሐዲይ መሆኑን ወደ ቁን ጎዳና መሪ መሆኑን የተረዳ አፕሊኬሽን አለ። ይህ ቃል ይህ የአላህ ስም ይህ የአላህ ውድ ባህሪ አፕሊኬሽኑ እንደሆነ በእኛ ህይወት ውስጥ የሚያሳድረው ተጽዕኖ ተጽዕኖውን ለማየት knowing that Allah is the God feel the hurts of the servants of Allah's gratitude. ሁለተኛውን ቀጥተኛው መስመር ጠቋሚና መሪ አላህ ብቻ መሆኑን ባሮች ሲያውቁ ለአላህ ሽኩር ያደርሳሉ። gratitude አላቸው ምስጋናን ያቀርባሉ። They realize the great blessing that Allah subhanahu wa ta'ala has given them by guiding them to Islam. Subhanahu rabbi. Allah ta'ala ወደ ኢስላም ስለመራቸው ከጨለማዎች ወደ ብርሃን፣ ከማህይብነት ወደ ዕውቀት፣ ከድንቁርና ወደ አስተዋይነት፣ ከጥፋት ወደ ልማት፣ ከጥሜት ወደ ምሬት ስላመጣቸው አላህን እጅጉን ያመሰግናሉ። ከጣዖታውያንና ከካዲያን ስለጠበቃቸው፣ በእስልምና ህይወት ስላሸበረቃቸው ልቦናቸው ደስተኛ ነው፣ ለአላህ ምስጋና ያደርሳሉ። ጌታችን ሆይ እውነተኛውን ቁን ጎዳና ስለመራህ ምስጋና ሁሉ ላንተ ይገባ በማለት አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ የተገባ ነው ይላሉ። ሱረቱ ፋቲሃ ምዕራፍ 1 ቁጥር 2 ላይ በቀን 17 ጊዜ አላህን ያወሳሉ፣ አላህን ያመሰግናሉ። They think Allah Ta'ala every day for guiding them to Islam. ሁሉ ጊዜ አላህ ተዓላ በእስላም ላይ ስለመራቸው በጣም ደስተኞች ይሆናሉ። ስለ እስላም ሲያስቡ እስላምን ትልቁን ኒዕማ አላህን ሳይለምኑትና ሳይጠይቁት የተሰጣቸውን ትልቁን ጸጋ ሲያስተውሱ በጣም ደስተኛ ይሆናሉ። ኡሙ ኢልያስ እንደጻፈችው አልሐምዱሊላህ ثم الحمد لله الى الله. They supplicate to Allah subhanahu wa ta'ala to continue to guide them to the straight path. ታዲያ አላህ ተዓላ ከቅኑ መስመር እንዳያወጣቸው ዘውትር በመልካም መንገድ እንዲመራቸውና በዚህ እምነታቸው እንዲያጸናቸው ወደ አላህ ዱዓ ያደርጋሉ። በሱረቱ ፋቲሃ ምዕራፍ 1 ቁጥር 5 እህዲነ ሰራተል ሙስጠቂም ወደ ቀጥተኛው ጎዳና ምራን ብለው ዘውትር አላህን ይማጸናሉ። To keep them on the straight path. በእውነተኛው በቀኑ ጎዳና ላይ እንዲያጸናቸው ነብዩ አለይሂ ሰላቱ ወሰለም ስጁድ ሲወርዱ ያ ሙቀልበል ቁሉብ ሰቢት ቁሉበና አላ ዲኒክ አንተ ልብን የምትገለባበት ልብን የምትቀያየር ጌታ ሆይ ልቤን በዚህች በእውነተኛው ሃይማኖት ላይ አጽናው። ያ ሙሰሪፈል ቁሉብ ሰሪፍ ቁሉበና አላ ጣዕቲክ አንተ ልብን የምትቀለባብስ ጌታ ሆይ ቀልቤን አንተን በመታዘዝ ላይ አጽናው ብለዋል ነብዩ አለይሂ ሰላቱ ወሰለም። They know that the hearts can divide. ምክንያቱም ሙእሚኖች ልቦች ሊጠሙ እንደሚችሉ ያውቃሉ። So they sincerely seek guidance from Allah. ስለዚህ ዘውትር ከአላህ ምህረት ይሻሉ። In both, በሁለቱም ጉዳዮች ማለትም religious matters, ሃይማኖታዊ ጉዳዮች አቂዳቸው እንዳይበላሽ አቂዳቸው እንዳይጠም አላህ ማለት በላይም አይደለም በታችም አይደለም በቀኝም አይደለም ከፊትም አይደለም ከኋላም አይደለም አይደለም እንደዛ አይነት አስተሳሰብ ሰዎች ሊገባቸው ይቅርና ከሰዎች አመለካከትና አስተሳሰብ ውጪ የሆነ ጭራሽ የሌለን ነገር በአእምሮ ውስጥ ሊያሰሩ በእምነት ውስጥ ሊያስገቡና ሊያሰገስቡ ሲሉ አላህ ከእንደዚህ አይነት ነገር እንዲጠብቃቸው አላህን ወደቅ ሊመራቸውና በእውነተኛ አቂዳ በእውነተኛ የእምነት መስመር ላይ በነቢዩ አለይሂ ሰላቱ ወሰለም ሱና ላይ እንዲያጸናቸው ዱዓ ያደርጋሉ፣ አላህን ይማጸናሉ። እንዲሁም ደግሞ በአለማዊ ጉዳዮችም ላይ እንደዚሁ አላህን ይማጸናሉ። ጌታችን አላህ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 8 ላይ ያስተማረን ትልቅ ዱዓ አለ። ይህ ዱዓ ወላሂ ሁላችንም የሚመለከተናል። እንደው ጠዋትም ማታም ስንቀመጥም ስንቆመጥም ስንነሳም ልናስታውሰው የሚገባ ልንለው የሚገባ ነው። አማኞች ምን ይላሉ? ረበና ጌታችን ሆይ ይላሉ። ላ ቱዚቅ ቁሉበና ልቦችን በፍጹም ከቅኑ ጎዳና እንዳታጠማው ይላሉ። ባደይ ዛደይተና ወደቀው ወደ ትክክለኛው መስመር ከመራህን በኋላ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን። ከአንተ ዘንድ የሆነን ችሮታን ለእኛ ስጠን። አንተ በጣም ለጋስ ነህና ብለው ዱዓ ያደርጋሉ። ረበና ላ ቱዚቅ ቁሉበና ባደይ ዛደይተና ብለው ዱዓ ያደርጋሉ። ሙእሚኖች ይህንን ዱዓ ሁሉ ጊዜ ከነሱ ጋር ነው። ስለዚህ ጌታችን አላህ ልቦናችንን እንዳያጠም እንዳያዘነብለው በቀኑ ጎዳና እንዲመራው ዘወትር ዱዓ ልናደርግ ይገባል። ምሪት ከአላህ በስተቀር በፍጹም ከማንም ሊመጣ አይችልምና ነው። አምስተኛው ከጌታችን ከአላህ ሱብሓነሁ ወተዓላ ስሞች የመጨረሻው ዛሬ አላህ ፈቃዱ ከሆነ የምንመለከተው አምስተኛው አልሐፊዝ የሚለውን የአላህ ስም ነው። አልሐፊዝ አልሐፊዝ ማለት ዘ ጋርድ ማለት ነው። ጠባቂው እንደማለት ነው። አልሐፊዝ አላህ ባሮቹን ጠባቂ ነው፣ ባሮቹን ተንከባካቢ ነው። እስኪ ጥቂት ከቁርአን አንቀጾች ጋር ቆይታ አድርገን የስሙን ትርጓሜ በሰፊ ለመተንተን እንሞክራለን። አልሐፊዝ ጠባቂው ጌታችን አላህ በሱረቱል ሁድ 11ኛው ምዕራፍ በሱረቱል ሁድ ምዕራፍ 11 ቁጥር 57 ላይ ሱረቱል ሁድ ምዕራፍ 11 ቁጥር 57 but if they turn over the covenant that which I was sent to you my lord will give cessation to a people other than you and you would not harm him at all. Indeed, my Lord is over all things guarding. በሱረቱ ሁድ 11:57 ብትዞሩ ማለትም ከእውነት መስመር ብታፈነግጡ ብትዞሩ በእርሱ ወደ እናንተ የተላኩበትን ነገር በርግጥ አድርሼላችኋለሁ ጌታዬም ሌላችሁን ህዝብ ይተካል፣ ሌላ ህዝብ ያመጣል። እናንተን አጥፍቶ ሌላ መቀየር ይችላል። ችሎታው አለው፣ አቅሙ አለው፣ ብቃቱ አለው። ጌታዬ ሌላችሁን ህዝብም ይተካል። ምንም አትጎዱትም። አላህን ለመጉዳት አላህን እንጎዳለን ብላችሁ ብታስቡ ምንም ልትጎዱት አትችሉም። ጌታዬ በነገር ሁሉ ላይ ተጠባባቂ ነውና አላቸው። ሁድ አለይሂ ሰላም ከህዝቦቹ ጋር ያደረገው ንግግር ነው። ቁርአን በሱረቱ ሁድ ምዕራፍ 11 ቁጥር 50 ላይ ይጀምራል። ታሪኩ ወደ አድም ወንድሞቹን ሁድን ላክንላቸው፣ ወገኖቼ ሆይ አላህን ተገዙ፣ ከርሱ ሌላ ማንንም አምላክ የላችሁም፣ እናንተም ቀጣፊዎች እንጂ ሌላ አይደላችሁም እያለ እያናገራቸው ቁጥር 57 ላይ ይመጣል። ይህን ትምህርት ብትተውትና ብትዞሩ ብታፈገፍጉ ብትክዱ ከፈለጋችሁ ጌታችሁ አላህ ሱብሓነሁ ወተዓላ ሌላን ትውልድ ለማምጣት ይችላል። ለአላህም ፈጽሞ አትጎዱትም። ጌታዬ በነገር ሁሉ ላይ ተጠባባቂ ነውና አላህ አልሐፊዝ ነው። በሁሉ ነገር ላይ ተጠባባቂ ጠባቂ የሆነ ጌታ ነው ማለት ነው። ሌላም የቁርአን አንቀጽ ላይ በሱረቱ ሰበእ ምዕራፍ 34 አልሐፊዝ በሱረቱ ሰበእ ምዕራፍ 34 ቁጥር 21 ላይ And he had over them no authority, except it was a dicker that we might make evident who lives in the hereafter, for I'm therefore in doubt, and you Lord over all things guarding. Surah Al-Sabah, Salah Sarat, Faya Andalay. Bimichara shayitum alin, yammiyaminawun, kazzam ursu, kazza bimit taratarut kahono, so, layidji, በእነርሱ ላይ ለእርሱ ምንም ስልጣን አልነበረውም። ጌታህን በነገር ሁሉ ላይ ተጠባባቂ ነው ይላል። ጌታህን በነገር ሁሉ ላይ ተጠባባቂ ነው። አልሐፊዝ ነው። አላህ በነገር ሁሉ ላይ ተጠባባቂ ነው። የመጨረሻ አንድ የቁርአን አንቀጽ ልጨምር። አላህ አልሐፊዝ መሆኑን የሚጠቁም የቁርአን አንቀጽ በሱረቱ ሹራ ምዕራፍ 42 ቁጥር 6 ሱራቱ ሹራ ምዕራፍ 42 በቁጥር 6 and to those who take as awliyas other than him ከአላሁ ሱብሃነሁ ወተዓላ ውጪ አውሊያ ያደረጉ አውሊያ ያደረጉ Allah is yet guard over them and you Muhammad are not over them a manager من إلى الله إن ذاك رسول الله ما لتمك الله تعالى وجي يتعوتات رداتو چين يازو تعوتو چو يتاكمونات تعوتو چو يلقسونات تعوتو چو رداتا درقلنا لفلو خا الله وجي أولياء تعوتو چين يدرقلنا يازو الله بأن رسولي تتباباكينو أنتم بأن رسولي حالا في عيدت لان أفت جنك بأن رسولي مانيج بمدرقو بدل لفت جنك أي جبا يانت وانا تلعكو ملعكتو مدرسونو በእነሱ ላይ ግን ተጠባባቂነት በአላህ ላይ በቃ አላህም በእነሱ ላይ ተጠባባቂ ነው ይላል አላህ تعالى አልሐፊዝ ነው ስንል ይህ ትርጓሜው ጥቅላዊ ሲቀመጥ አላህ is all knower of everything አላህ የሁሉ ነገር አዋቂ ከሆነ ለአንድ ድርጊት ሳይጀምር መጨረሻውን የሚያውቅ ከሆነ he keeps record of each and every person as regard jesus ስራን በተመለከተ መልካምን ይሁን ክፉ ባሮቹ ይመረገብባቸው በቀኝና በግራ የተቀመጡ መልአክት አሉ በሱራቱ ቃፍ 516 በሱራቱ ፋጢር ምዕራፍ አሚን በሱራቱ አሊ ፍጣር ምዕራፍ 82 ከቁጥር 10 እስከ 12 እንደተጠቀሰው በሱራቱ ናዕ ምዕራፍ 6 ቁጥር 61 ላይ እንደሰፈረው መልአክት በቀኝና በግራ ተቀምጠውበት የሚናገሩን ቃል ሁሉ ይጽፋሉ ነገ ኢቅራ ኪታበከ መጻፍህን አንብብ ይባላል አላሁ ተዓላ ሁሉን አዋቂ ስለሆነ በእያንዳንዱ የሰው ልጅ ላይ ተጠባባቂ ነው ሁሉን ያውቃል አላህ ለሰው ልጆች ከደምስራቸው ይበልጥ ለሰው ልጆች ቅርብ ነው ቃፍ 516 ላይ እንደገለጸው ስለዚህ አላሁ ተዓላ ever mindful and consistent on guard በመጠበቅ ረገድ አላህ በርክት አልሐፊዝ ነው ተጠባባቂ ነው ይሄንን ያውቀ አላህ ሁሉን ያያል ሁሉን ይመለከታል ሁሉን ያውቃል በእኔም ላይ ተጠባባቂ ነው ብሎ ያምን አንድ ያላህ ባሪያ ይሄንን ያላህን ውብስም በራሱ ላይ አፕሊኬሽን ያመጣል ይሄንን ያላህ ተዓላን ስም ወደ ህይወት ይቀይራል ይሄን ያላህ ስም አልሐፊዝ የሚለውን ስሙን እንዴት ይለውጣል አፕሊኬሽኑ Knowing that Allah is the guardian over all things can bring solace to the hearts. Allah yuhullu nagar tatababaki mawunun yetaradda ya Allah bara limin nagiracho nagigroj, limin tagibracho tagwaratuj, limin hassabacho qissabotuj, tanakkaki yadargali. The hearts find rest in knowledge that Allah subhanahu wa ta'ala will preserve and guard what he wills. Allah yashawun kullu bauqat makkabab indemichil. አላህ በሁሉ ነገር ላይ ተጠባባቂ መሆኑን ነፍስ ስታውቅ ሐሴት ታደርጋለች ደስታን ትላበሳለች Trust is placed in Allah ሐቂቀተን በአላህ ላይ የእውነት መመካት ይኖራል ቁርአን በሱረቱ ፍርቃን 25:58 ላይ በማይሞተው ሕያው በሆነው ጌታ በአላህ ላይ ተመካ ስላለ ሞት በማያውቀው በአላህ ላይ ልትመካ ይገባል ሰዎች በአላህ ላይ የሚመኩት አልሐፊዝ ስለሆነ ነው አላህ ተጠባባቂ ስለሆነ ሁሉን አዋቂ ሁሉን ተመልካች ስለሆነ የአላህ ባሮች አላህን ከልባቸው ያምናሉ መመካትም ከአላህ ውጪ በሌላ ነገር አይመኩም በገንዘባቸው በልጆቻቸው በቤተሰቦቻቸው በስልጣናቸው አይመኩም ነገር ግን ሁሉን ጠባቂ በሆነው አልሐፊዝ በሆነው በጌታቸው ብቻ ይመካሉ and those things that are out of control of the servants are put in the hands of Allah ለአላህ ባሮች ከባድ የሆኑ ነገሮች በአላህ እጅ ላይ በጣም ቀላልና ገርስሎሆኑ አላህ ሁሉን ተቆጣጣሪ እና ተጠባባቂ እንደሆነ መጠን በአላህ እጅ ሁሉ ነገር ቃቸው ምክንያት አልሐፊዝ በሁሉ ነገር ላይ ተጠባባቂ ነውና ጌታችን አላህ በሱረቱል ምዕራፍ 4 ቁጥር 1 ላይ እናንተ ሰዎች ይላል በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያን ዮሐንስ ይሄ ለሰው ልጆች ሁሉ የተሰጠ መልእክት ነው ቁርአን ለሰው ልጆች ብራን ግላጭ ሆኖ ስለመጣ ቁርአን ለነጩም ለጥቁሩም ለመሪውም ለተመሪውም ለአዋቂውም ለጃሂሉም ለወንዱም ለሴቱም ለማኙም ለካጁም ለሰው ልጆች ሁሉ የመጣ ብራን ግላጭ እውነተኛውን መንገድ ተቋሚ መሪ መጻፍ እንደመሆኑ መጠን የሰው ልጆችን ሁሉ ያናገራል። በሱረቱል ኒሳ ምዕራፍ 4 ቁጥር 1 ላይ እናንተ ሰዎች ሆይ ያንን ካንዲት ነፍስ ከአደም የፈጠራችሁ ከእርሷ መቆናጃዋን የዋንን የፈጠረውን ከነርሱም ብዙ ወንዶችና ሴቶችን የበተነውን ጌታችሁን ጥሩ። ያንንም በርሱ የምትጠያየቁበትን አላህንና ዝምድናዎችንን ከመቁረጥ ተጠንቀቁ። አላህ በእናንተ ላይ ተጠባባቂ ነውና ኢንላላህ ከአነ አለይኩም ረቂባ። አላህ በእናንተ ተጠባባቂ ነውና ስለዚህ ለምንናገራቸው ንግግሮች ለምንተገብራቸው ተግባራቶች አላህ ያየኛል። አላህ الذي يميل መንፈስ ውስጣችን ካደረ አላህ الحافظ መሆኑን ከተረዳን ان شاء الله بخير ተግባር እንገኛለን በጀነት ስራ እንጣዳለን። ይመልካም ያላህን ውዴታ የሚያስገኙ ሰዎች ከሚሰሩ ባሮች አላህ ያድርገን። ትምርቴን በአንድ ደቂቃ ሰመሪ ለማድረግ አንደኛ አላህ አልፋጢር ነው። አላህ ሰማያትና ምድርን ፈጥሯል። ቁርአን ውስጥ فاطر السماوات والارض الله is the creator of the heavens and the earth الله የሰማያትና የምድር ፈጣሪ ነው የሚሉ ብዙ የቁርአን አንቀጾች አሉ። አንደኛ አልፋጢር አላህ ፈጣሪ ነው። ሁለተኛስ በሁለተኛነት የተመረከተ ነው አላህ አልገፋር የሚል ስም አለው። አልገፋር ይህም the perpetual forgiver አላህ መሐሪም የሚል ጌታ ስም አለው። ሶስተኛ ጌታችን አላህ ተዓላ ካሉት ውብና ማራኪ ስሞች የተመረከተ ነው አልገኒ ከዓለማት ሁሉ የተብቃቃ ኢንላላህ ገኒዩን ዐኒል ዓለሚን እንዳለ ቁርአን ከዓለማት ሁሉ የተብቃቃ ጌታ መሆኑን አይተናል። ሌላው ደግሞ አልሐዲ አላህ ቁኑን ጉዳና የሚመራ አምላክ መሆኑና በስተመጨረሻም አልሐፊዝ አላህ ባሮቹን ተጠባባቂ ባሮቹን ጠባቂ መሆኑን ተመልክተናል። አላህ ተዓላ ሁላችንን በሰማነው ተጠቃሚ ያደርገን። ጌታችን አላህ በዚህ ፓርት ላይ እንደሰበሰበን በጀነት አልፍርዶስ ሁላችንን የሚያገናኘን መልካምን ከሚናገሩ ጽድቅን ከሚተገብሩ ያማረስልና ካላቸው አንደበታቸው ከሚጣፍጥ ስብዕናቸው ካሸበረቀ ሰዎችን በተግባራቸው አነ ዳዒ በኢማኒ በእምነቴ ወደ እስልምና ፈጣሪ ነኝ በእምነታችን ወደ እስልምና እንመጣራ በተግባራችን ወደ አላህ መስመር ሰዎችን እንመጣ ሁላችንንም አላህ ያድርገን። ከሰዓቱ እጅግ በጣም አስፈሪ ከሆነ ከጀነት ሰዓት አላህ ይጠብቀን። ጀላለማዊና ደስታ የተሞላባት ካሴት እንጂ ሀዘን የሌለባት ሰላም እንጂ ካፋ የሌለባትን ጀነት አልፍርዶስን ጌታችን አላህ በእዝነቱና በምህረቱ ይወፍቀን። ወአኺሩ ደዋና አልሐምዱ ሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱ ማይክ ፍሪ